ነገሮች እንመለከታለን ብዬ ነበር፣ ግን ከዛ በፊት ትንሽ ስለ ዒባዳ ማየት እንዳለብን ስለተሰማኝ ነው። ላኢላሀ ኢለላህን ሰፋ አድርገን ስለ ዒባዳ የተወሰኑ ነጥቦችን ካየን በኋላ አምስተኛው ነጥባችን ላይ ነዋቂዶቹን የላኢላሀ ኢለላህ ወይም የዒባዳን አፍራሽ ነጥቦች ብናያቸው ይሻላል ብዬ ነው። ዛሬ በአራተኛው ነጥባችን ላይ ስለ ዒባዳ የምንመለከተው ማለት ነው። ዒባዳ ወይም አምልኮን ነው የምናየው። ዒባዳ ወይም አምልኮ የተፈጠርንበት ዓላማ ነው። ከእንስሳዎች ለየት የሚያደርገን አንደኛውና ዋነኛውም ተልእኮ እርሱ ነው። በቅዱስ ቁርአን ውስጥ ዒባዳን በተመለከተ በተለያየ አይነት መልኩ ይመጣል። ከነዚህ መንገዶች አንደኛው ሰዎች የተፈጠሩበት ጂኒዎች የተገኙበት ዋና ዓላማ ዒባዳን ለማረጋገጥ መሆኑን በመግለጽ ነው ይለናል። ይህም በሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ሁላችሁም እንደምታውቁት አዑዙ ቢላሂ ሚነ ሸይጣን ረጂም ወማ ኸለቅቱ ልጂነ ወልኢንሰ ኢላ ሊያዕቡዱን። ጌታ አላህ በዚህ አንቀጽ ላይ ወማ ኸለቅቱ ልጂነ ወልኢንስ፣ ጂኒ ወይም ጋኔል አጋንንቶችን አልፈጠርኳቸውም፣ ወልኢንስ እንዲሁም ሰዎችንም አልፈጠርኳቸውም፣ ኢላ ሊያዕቡዱ እኔን ሊያመልኩኝ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። የተፈጠርነው ለዒባዳ ነው ማለት ነው። ፈጣሪ አምላካችን አላህ እርሱ ጌታችን መሆኑን አውቀን በብቸኝነት ልናመልከው ልንገዛው ተፈጥረናል። ስለ ዒባዳ ቅዱስ ቁርአን በዚህ መልክ ነው የሚናገረው። ሰው ከእንስሳ የሚለይበት አንዱና ዋነኛው ነጥብ ይሄንን ያወቀና የተገበረ ጊዜ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አቡ ፈርሃን መርሐበን ቢክ። ሰው ከእንስሳ በምን ይለያል ሲባል ትምህርት ቤት ምን ብላችሁ ነው የተማራችሁት? በማሰብ ነው አይደለም? ካልሆነ ያው እነሱ በአራት እግራቸው ሲሄዱ እኛ በሁለት እግር ብላችሁ መመለስ ነው ያለባችሁ። ፊት ለፊት የሚታየው እሱ ስለሆነ ማለት ነው። እንዴት ነው ግን በማሰብ የምንለየው? እስከ ዛሬ ድረስ ጠይቄ አጥጋቢ የሆነ ምላሽ አላገኘሁኝም። በማሰብ እንለያለን ማለት እኛ ስናስብ እነሱ አያስቡም ነው ወይስ ሁለታችንም በጋራ ስናስብ ግን አስተሳሰባችን ይለያያል ነው? ምንድን ነው በማሰብ ማለት? ሰው ከእንስሳ የሚለየው በማሰብ ነው ሲባል ምን ማለት ነው? በማሰብ እኛ ሰዎች ስናስብ እነሱ እንስሳዎች አያስቡም ነው ወይስ እንስሳውም ሰውም ያስባል ግን አስተሳሰባችን ይለያያል ነው? ምንድን ነው? ይህንን ተሕዲድ አድርጎ በግልጽ መናገር የሚችላል ወይ? አሁን ሙና 2002 አያስቡም አልሽ። አሁን ያስባሉ ወይም አያስቡም ብሎ ለመደምደም ማሰብ ለሚለው ቃል ትክክለኛ ትርጉሙን ማግኘት መቻል አለብን። ማሰብ ማለት ወደፊት ሊሆን ስለሚችለው ነገር ቀድሞ ከወዲሁ እቅድና ፕላን ማውጣት ማለት ነው ወይስ ማሰብ ማለት በሁለት ነገሮች በጠቃሚና በጎጂ ቅርብና ሩቅ በሆነ ነገር መሃል መለየት ማለት ነው ወይስ ምንድን ነው ማሰብ? እዚህ ላይ ተሕዲድ የሆነ ነገር ልንገድበው የምንችል ልዩነት መኖር አለበት። ግን አንድ በግልጽ የሚታይ ነገር አለ። እኛ የምንኖርበት የተፈጠርንበት ዓላማ አለን። በዓላማ ነው ህይወታችን የሚመራው። አላህ ለዒባዳ ነው የፈጠርኳችሁ ካለ በህግ ስር ነው የምንኖረው። ለምን ወደዚህ ዓለም እንደመጣን እናውቃለን። ፈጣሪ አምላካችንን አላህን ልናገለግለው ነው፣ እሱን ልንገዛው ነው። አላህን ካገለገልን ከተገዛንና ካመለክን ደግሞ በህጉ ስር ልንኖር ግድ ነው ማለት ነው። ይሄን አድርጉ ያን ደግሞ አታድርጉ በሚል መለኮታዊ ትዕዛዝና እቀባ መሃል ልንመላለስ ነው ማለት ነው። ይሄን ስንፈጽም በትክክልም ከእንስሳዎች እንሻላለን። እነሱ ግን ሲፈጠሩ እንደኔና እንደናንተ አላህን ሊያገለግሉ ሳይሆን ለኛ ግልጋሎት ተብሎ ነው የተፈጠሩት። እኛን ሊኻድሙን ተፈጠሩ። ስለዚህም ቁርአን ምን አለ? ሱራቱል በቀራ ላይ ሲናገር ወደ አንቀጽ 28 ነው 29 አካባቢ الذي خلق لكم ما في الارض جميعا ነው ያለው። ሱራቱል በቀራ ማዕራፍ 2 ቁጥር 29 ላይ هو الذي خلق لكم ما في الارض جميعا እርሱ አላህ ማለት በምድር ያለ ለእናንተ ፈጠረላችኋል። በምድር ካሉ ነገሮች እንስሳቶች ግንባር ቀደም ተጠቃሽ ናቸው። እነሱ ለኛ ሲፈጠሩ እኛ ግን ለጌታችን ለአላህ ተፈጠርን ማለት ነው። ይሄ ነው የሚለየን። ማን እንደፈጠረንና ለምን እንደተፈጠረን ካላወቅን ከነሱ በምን እንለያለን? ህይወታችን ህግ ከሌለው እንዴት መመራት እንዳለብን በህግ ስር ካልተመላለስን በደመ ነፍስ የምንመራ ከሆነ ስሜታችንን ተከትለን የምንኖር ከሆነ ከነሱ በምን እንለያለን? እነሱም በደመ ነፍስና በስሜት ስለሚመሩ ነው። ህግ የላቸውም። ይሄ ዋጅብ ነው፣ ይሄ ሐራም ነው፣ ይሄ ሐላል ነው የሚል ነገር የለም። በደመ ነፍስ ነው የሚመሩት። ስለዚህ ከነሱ የምንለይበት ነገር አለ ማለት ነው። አእምሮ የተሰጠን ፈጣሪ አምላካችንን አላህን አስበን ህጉን ልናስተነትንበት ነው። ጆሮ የተሰጠን ትእዛዙን ልናደምጥበት ነው። አይን የተሰጠን እንደዚሁ ተፈኩር ልናደርግና ልናስተነትንበት ነው። ይሄ ካልተሰራ ከነሱ እንደምንብስ በሌላ አንቀጽ ላይ አላህ አልተናገረም ወይ? ሱረቱል አዕራፍ ቁጥር 179 ላይ ወለቀድ ዘረአና ለጀሃነም ከሲራን ሚነል ጂን ወልኢንስ ከአጋንንትና ከሰዎች ብዙዎችን ለጀሃነም ፈጠርናቸው አለ። አላም ሁና ላሙ ለዓቂባ መጨረሻ ፍጻሜያቸው ግባቸው ለጥመት መሆኑ የታወቁ ሆነው ለጀሃነም የፈጠርናቸው ብዙዎች አሉ። ለሁም ቁሉቡን ላ የፍቀሁነ ቢሃ ምክንያቱ ምንድን ነው? ልቦና ተሰጥቷቸው ነበር፣ ቀፎው ማለት ነው፣ ግን አልተገነዘቡበትም። ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይነ ተሰጥቷቸው ነበር፣ አላቸው፣ ሐቅን ሊያዩበት አልቻሉም። ወለሁም አዛኑን ላ የስመዑነ ቢሃ ጆሮ ተሰጥቷቸው ነበር፣ ሐቅን ሊያደምጡበት አልቻሉም። ኡላኢከ ከልአንዓም እነሱ ልክ እንደ እንስሳ ናቸው አለ። ጩኸትን ብቻ ድምፅን ብቻ ከመስማት ውጪ ከየት መጣ ለምን መጣ ይህንን የሚያስተነትኑበት ነገር የላቸው። በልሁም አበል እረ እንደውም ከእንስሳ የሚባሱ ናቸው። እንስሳ የባለቤታቸውን ጥሪ ያዳምጣሉ፣ እነሱ ከእንስሳ የባሱ ናቸው። እንስሳዎች ቤታቸውን ከጎረቤት ቤት ለይተው ያውቃሉ። እነዚህ ፈጣሪና ፍጡር የተደባለቀባቸው ለምን እንደተፈጠሩ ያልገባቸው ወዴት እንደሚሄዱ ደግሞ የማያውቁ ሆነዋል ማለት ነው። ይህንን ካላወቅን ከእንስሳ በምን እንለያለን? አሁን ማሰብ ምኑ ላይ ነው? እህታችን ሎቢው ላይ የጻፍሽው እንስሳዎችም አላህን ያውቃሉ ወይ ያልሽው፣ አዎ ያውቃሉ። ማወቅ ብቻም አይደለም ጌታቸውን ያጠሩታል። ጌታቸውን ያመልኩታል። እንደውም ወኢን ሚን ሸይእ ነው የሚለው ቁርአን። ከነገራት ራሱ አንድም የለም ይላል። ግዑዝ ነገርም ቢሆን ማለት ነው፣ ማተር እንኳ ቢሆን አንድም የለም። ኢላ ዩሰቢሁ ቢሐምድሂ፣ አላህን ከማመስገን ጋር የሚያጠራው ቢሆን እንጂ ይላል። ግን የሚለያቸው ምን መሰለሽ? ለዛ ዓላማ አልተፈጠሩም ነው። የተፈጠሩበት ዓላማው አንቺን ሊያገለግሉ ነው። አንቺ ግን ጌታሽን ልታገለግይ ለዛ ዓላማ ተፈጠርሽ። እነሱ የተፈጠሩበት ዓላማውማ ለዒባዳ ከሆነ የተፈጠሩበት ዓላማ አላህን ለማምለክ ከሆነ ስለዚህ ነገ ደግሞ የሥራቸውን ዋጋ መቀበል አለባቸው። ተቀስቅሰው ጀነትም ይሁን ጀሀነም ወይም ሌላ የእንስሳቶች ዓለምም ካለ ዋጋቸውን ሊቀበሉ ይገባል። ግን እነሱ ቆመው በጌታቸው ፊት ተቀስቅሰው የሚዳኙት ነገር የለም። ሶ ለዚህ ዓላማ አልተፈጠሩም። ሰው ነው ለዚህ ዓላማ ከጂኒዎች ጋር የተፈጠረው። አንድ ከእንስሳ የምንለየው የተፈጠርንበትን ዓላማ ያወቅን ጊዜ ነው። ዒባዳን ስናየው እንግዲህ አንድ በዚህ መልክ ያስተምረናል ማለት ነው። ኡስታዝ አቡ ፈርሃንን ኢንቫይት አድርጉት፣ ከሩሙ ወጥቷል። ሌላው አሁንም እዚሁ ዒባዳ ላይ የምናየው በቅዱስ ቁርአን ውስጥ በሁለተኛ መንገድ በትዕዛዝ መልክ ደግሞ ይመጣል። አንድ የተፈጠርንበትን ዓላማ በመግለጽ ብለናል። ሁለት በትዕዛዝ መልክ ይመጣል። ቁርአን በሱረቱ ልእስራ ምዕራፍ 17 ቁጥር 23 ላይ ወቀዳ ረቡክ፣ ጌታ አዘዘ፣ ወሰነ፣ ፈረደ ይላል። ምን አይነት ትዕዛዝ? አላ ተዕቡዱ ኢላ ኢያህ፣ እርሱን እንጂ አትገዙ በማለት አላህን እንድንገዛ ትዕዛዝን በመስጠት ስለ ዒባዳ ይነግረናል። ሱረቱ ኒሳ ምዕራፍ 4 ቁጥር 36 ላይ እንደዚሁ ምዕራፍ 4 ቁጥር 36 ወአዕቡዱላህ፣ አላህን ተገዙ አምልኩ፣ ወላ ቱሽሪኩ ቢሂ ሸይአ፣ በእርሱ አምልኮም ላይ አንዳችንም ነገር አታጋሩ። አላህን ስትገዙት ብቻውን ተገዙት፣ አምልኩት፣ እንዳታጋሩበት እያለን ነው ጌታችን አላህ። ሌሎችም ተመሳሳይ አንቀጾች አሉ። በዚህ መልኩ በማዘዝ አሁንም ስለ ዒባዳ ጌታ አላህ ይነግረናል ማለት ነው። ሶስተኛ መልእክተኞች የተላኩበትም ዓላማ ያ መሆኑን በመግለጽ አላህ የሚልካቸው መልእክተኞች አላህን አምልኩ ብለው ህዝቦቻቸውን ሊያስተምሩ እነሱም እያመለኩና እየተገዙ አርአያ ሆነው ሊያሳዩ እንደሆነ በመግለጽ ቁርአን ስለ ዒባዳ ያስተምራል። ሱረቱ ነህል ላይ እንደምናየው ማለት ነው። በምዕራፍ 16 ሱረቱ ነህል ቁጥር 36 ላይ ولقد بعثنا في كل أمة رسولا، በየህዝቡ ሁላ መልእክተኞችን በእርግጥ ልከናቸዋል። ስንልካቸውም ዓላማው ለምንድን ነው ከተባለ አን ይዕቡዱ ላህ፣ አላህም በብቸኝነት ተገዙ ሊሉና ወጅተኒቡ ጣጉት፣ ጣዖታትን ከመገዛት ራቁ ብለው ሊያስተምሩ ይላል። እነዚህ ሁሉ መልእክተኞች ይህንን ትምህርት ሊያስተምሩ ነው የተላኩት። አላህን ተገዙ፣ ከአላህ ውጪ ሌላ ያለ አካልን እንዲያመልኩ ትእዛዝ ተሰጥቷቸው አልተላኩም። ይህንን አላህ በሱረቱ ዙኽሩፍ ምዕራፍ 43 ላይ ጌታችን አላህ አንቀጽ 45 በግልጽ ይነግረናል። ለነቢያችን ዓለይሂ ሰላቱ ወሰላም ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና፣ ከአንተ በፊት ከመልእክተኞቻችን የላክናቸውን ተከታዮቻቸውን በሕይወት ካገኘሃቸው ጠይቃቸው። አጅዐልና ሚን ዱኒ ራሕማን አሊሀተን ዩዕበዱን፣ ከአራሕማን ሌላ የሚያመልኳቸው የሚገዟቸው የሆኑ አማልክትን አድርገንላቸው እንደሆን እስኪ ጠይቃቸው ይላል። አላደረግንም ነው መልእክቱ። ስለዚህም አላህ መልእክተኞችን ሲልካቸው ይህንን ትምህርት እንዲያስተምሩ ነው። ለዚህ ነው በሱረቱ ለአራፍ ሱረቱ ሁድ ላይ የተወሰኑ መልእክተኞችን ታሪክ ስንመለከት ወደ ህዝቦቻቸው ተልከው ያ ቀውም ይዕቡዱላህ ማለኩም ሚን ኢላህን ገይሩ፣ ህዝቦቼ ሆይ አላህን ተገዙ፣ ከእርሱ ውጭ ሌላ የሚመለክ አምላክ የላችሁም እያሉ ሲያስተምሩ የምንሰማቸው። በዚህ መልክም አላህ ስለ ዒባዳ ይነግረናል ማለት ነው። አራተኛ ሌላ አሁንም ዒባዳን በተመለከተ ቅዱስ ቁርአን በምን መልክ ይገልጽልናል ሲባል መለኮታዊ መጽሐፍትም የወረዱት ይሄንኑ ዒባዳ ለመግለጽ መሆኑን በመናገር ነው። ተውራት፣ እንጂል፣ ዘቡር፣ ፉርቃን እና ሌሎችም መለኮታዊ መጽሐፍቶች ከአላህ ዘንድ ሲወርዱ ለነቢያቶቻቸው ሲሰጡ ይህን ትምህርት ለማስተማር መሆኑን በመግለጽ የዒባዳን ደረጃ አጉልቶ ይነግረናል። ሱረቱ ነሕል ምዕራፍ 16 ቁጥር 2 ላይ ዩነዝሉ ልመላኢከተ ቢሩሕ ይላል። አላህ መላእክትን ከሩህ ወይም ከዋሕይ ጋራ ያወርዳል። ሚን አምሪሂ በፈቃዱና በትእዛዙ ስር ሲሆን ዓላ መን የሻኡ ሚን ዒባዲህ ከባሮቹ በሚሻው ሰው ላይ ለነቢይነትና ለረሱልነት በመረጠው ግለሰብ ላይ መላእክትን ከዋሕይ ጋር ያወርዳል። ታዲያ በዚህ በወረደለት ዋሕይ አማካኝነት ምን ትእዛዝ ይሰጠዋል? አነ አንዚሩ ህዝቦችህን አስጠንቅቅ ይባላል። አስጠንቅቋቸው አነሁ ላ ኢላሀ ኢላ አነ ፈተቁን እነሆ ከኔ በስተቀር በእውነት የሚመለክ ሌላ አምላክ የለምና ፍሩኝ ተጠንቀቁኝ በማለት ጌታ አላህ መጽሐፍትም ዋሕይም ሲያወርድ ይሄን ትእዛዝ እንደሚሰጥ ይነግረናል ማለት ነው። በዚህና በመሳሰሉ መንገዶች የዒባዳን አስፈላጊነት እንረዳለን። ወደ ነቢያችን ዓለይሂ ሰላቱ ወሰላም ሐዲስም ገብተን እንደዚሁ ስለ ዒባዳን ከተባል አንደኛ ዒባዳን በተመለከተ በሐዲስ ውስጥ ከተገለጸበት መንገድ የአላህ ሐቅ ሆኖ መጠቀሱ ነው። ቡኻሪ ረሒመሁላህ ሰሒሐቸው ላይ እንደገለጹት ከሙዓዝ ብን ጀበል ረዲየላሁ ዐንሁ እንደተላለፈው ምን አለ ሙዓዝ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ እንዲህ አሉ፣ ያ ሙዓዝ፣ አንተ ሙዓዝ ሆይ፣ አተድሪ ማ ሐቁ ላሂ አለል ዒባድ፣ አላህ በባሪያዎቹ ላይ ያለው መብት ምን እንደሆነ ታውቃለህ? ወሐቁ ልዒባድ ዐለ ላህ፣ ባሪያዎችስ በአላህ ላይ ያላቸውን መብት ታውቃለህ እንዴ ብለው ጠየቁኝ። ቁልቱ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ያውቃሉ ብዬ መለስኩ። ቃል እሳቸውም አሉ፣ አላህ በባሪያቸው በባሪያው ላይ ያለው መብት አን ያዕቡዱሁ ሊያመልኩት ሊገዙት ነው። ወላ ዩሽሪኩ ብሂ ሸይአ በእርሱ አምልኮም ላይ አንዳችን ላያጋሩበት ነው። ወሐቁ ልዒባድ ዐለ ላህ የባሮች መብትስ ይሄን ከፈጸሙ በአላህ ላይ ምን አላቸው? አላ ዩዓዚበሁም ላይቀጣቸው ነው። መን ላ ዩሽሪኩ ቢሂ ሸይአ በእርሱ አምልኮ ላይ አንዳችንም ነገር ያላጋራበትን አላህ ላይቀጣ ነው በማለት ስለ ዒባዳ ይናገራል። የኔ መብት ነው እያለ ነው። እንግዲህ ያው ዛሬውኑ ዒባዳ ምንድን ነው ብለን ወደ ውስጥ አንገባም። ነገር ግን አሁንም ያንን ከማየታችን በፊት ሌላ አንድ እንድናየው የምፈልገው ነጥብ ለምንድን ነው አላህ የሚመለከው? ጌታችን አላህ አምልኮ የሚገባው ለምንድን ነው? ይህንን ከአንድ ኪታብ ላይ ያገኘሁትን ላካፍላችሁ ፈልጌ ነው። በጣም ስለተመቸኝና አቀራረቡ ደስ ስለሚል በቀጣዩ ፕሮግራማችን እንደዚሁ ክፍተቱን ስናገኝ ዒባዳ ምንድን ነው ከሚለው እንጀምርና ወደ ውስጥ ገብተን የምናየው ነጥብ ይኖራል። ግን አሁን አላህ ለምን ይመለካል? አላህን የምንገዛው ለምንድን ነው? እናንተ በነፍስ ወከፍ ብትጠየቁ ምን ብላችሁ ነው የምትመልሱት? ይህንን ኪታብ የምንመለከተው ሼክ ዐብዱልመጂድ አዘንዳኒ ሐፊዘሁላህ ወረዓህ ዒልሙል ኢማን ከሚለው ኪታባቸው ላይ ዒልሙል ኢማን በሚለው ኪታባቸው ስር ሁለተኛው ሙጀለድ ወይም ሁለተኛው ጁዝ ገጽ 374 ላይ ገጽ 374 ላይ ጀምሮ የጻፉትን ነው። በተወሰነ መልኩ አላህ ዒባዳ የሚገባው ለምንድን ነው ከተባለ፣ አላህ የሚመለከው አላህ ዒባዳ የሚገባው አንደኛ አላሁ ሁወል ኻሊቁ ዋሕደህ አላህ ብቻውን ፈጣሪ ስለሆነ፣ ጌታ አላህ ብቸኛው ፈጣሪ ስለሆነ ራሱ ብቻውን በመፍጠሩ አምልኮ ይገባዋል። ይሄ አንደኛው ምላሻችን ነው። ለዚህ ማስረጃችንን ሱረቱል በቀራ ቁጥር 21 ነው። በሱረቱል በቀራ ምዕራፍ 2 ቁጥር 21 ላይ ያ አዩሃ ናስ እናንተ ሰዎች ሆይ አዕቡዱ ረበኩም ጌታችሁን ተገዙት አምልኩት። የትኛው ጌታችሁ? አለዚ ኸለቀኩም ያ የፈጠራችሁ የሆነው ጌታችሁን ተገዙት አምልኩት። እናንተን ብቻ ሳይሆን ወለዚነ ሚን ቀብሊኩም እነዚያንም ከእናንተ በፊት የነበሩትንም እስከ አደም ዘመን ጀምሮ ያሉትንም ሁሉ የፈጠረ የሆነውን ጌታችሁን አላህን ተገዙት። ለዓለኩም ተተቁን እሱን ትፈሩትና ትጠነቀቁ ዘንዳ ይላል። ስለዚህም አላህ ሊመለክ የሚገባው ጌታ ነው። ለምን ከተባለ ብቻውን ፈጣሪ ስለሆነ በመፍጠሩ ብቻ ይገባዋል ነው። ቱበይኑ ልአየቲ አና አላሀ ኢስተሐቀ ልዒባዳ ሊአነሁ ረቡ ለዚ ረበ ልኢንሳነ ወአንሸአሁ ሚን ኑጥፋ። አላህ የሰዎች ሁሉ ጌታ ነው። ሰውን ከፍትወ ጠብታ በመፍጠር እስካለበት ደረጃ ድረስ በመንከባከብ ያሳደገ ጌታ በመሆኑ ነው። ወሰወረሁ ወአክመለ አጅሂዘተሁ ወአሕሰነ ኸልቀ በአማረ ቅርጽም ሰውን ቀረጸው፣ የተሟላ የሆነ የሰውነት መሳሪያንም አሟልቶ ሰጠው፣ ፍጥረቱንም በአማረ ቁመና አሳመረው። ወሀየአ ለሁ ማ የሕታጁ ኢለይህ ሚን ኩል ጡሪን ሚን አጥዋሪህ በእያንዳንዱ የህይወት ዑደቶቹ በእያንዳንዱ የህይወት ላይፍ ሳይክሎቹ የሚያስፈልገውን ነገር ሁሉ አዘጋጀለት። ወሊአነሁ ለዚ ኸለቀሁ ሚን አልዓደም ካልነበረበት ከባዶነት ዓለም ወደ ህልውና ወደ ማተር ዓለም የፈጠረው እርሱ አላህ አይደለም ወይ? ወኸለቀ አባሁ ለዚነ ጃአ ሚን ነስሊህም ከዝርያቸው የመጣባቸው የሆኑ አባትና አያት ቅድመ አያቶችን ሁሉ አላህ ራሱ አይደለም ወይ የፈጠረለት? ስለዚህም አላህ ሊመለክ ይገባዋል። እናት አባቶቼ የፈጠሩኝ ብለህ ምላሽ እንዳትሰጥ፣ ማን ፈጠራቸው እነሱን ተብለህ ተመልሰህ ትጠየቃለህ። ስለዚህ አንተንም ከአንተ በፊት የነበሩትንም ሁሉ የፈጠረ ጌታ በመሆኑ ልታመልከው ይገባል። ይሄ ጌታ ነው እንግዲህ አላህ መመለክ ያለበት። እንደውም የቁርአኑ አንቀጽ ይቀጥልና ቀጥሎ 22ኛው አየት ላይ ምን ይላል? ይሄ ልታመልኩት የሚገባችሁ አላህ አለዚ ጀዐለ ለኩም ልአርض ፊራሻ ምድርን ለእናንተ ምንጣፍ ያደረገ ጌታ ነው ይላል። ወየስተሒቁ ልዒባደተ ሊአነሁ አለዚ አቀረ ለኩም ሀዚህ ልአርض ምድርን የጸናች ያደረገላችሁ አላህ ነው። ወጀዐለሃ ሙናሲበተን ሊሐያቲኩም ከህይወታችሁ ጋር የምትስማማና የምትዛመድ አድርጓታል። فجعلها مكانا مناسبا لبقائكم ሁሌም ለመዘውተርና ለመኖር ከእናንተው ጋር የምትመቻች አደረጋት። ከሙናሰበት الفراش لمن يجلس عليه ልክ ፍራሽ ላይ መቀመጥ እንደሚፈልግ ሰውና ፍራሹ እንደሚመቸው ሁላ ምድርንም የተመቸች አድርጓታል። መሬት ለሰው ልጅ ምንጣፍ ነች፣ ምቹ ስፍራ ነች። አልሸከማችሁም ብትለን ኖሮ ምን እንሆን ነበር? ምንኖረው በላያ ላይ፣ ምንራመደውና ምንጨፍረው በላያ ላይ፣ ዒባዳ ምንፈጽመውም ወንጀል ምንሰራውም በእሷ ላይ ሆኖ ነው። ስለዚህም አላህ ምድሩን ለእናንተ አስመቸላችሁ። አንቀጹ ቀጥሎ ምን ይላል? ወሰማአ ቢናአ ሰማይን ደግሞ ጣራ አደረገላችሁ አለ። ሰማይ ይወድቅብናል ብላችሁ ሰግታችሁ ታውቃላችሁ እስከ ዛሬ ድረስ? ኖ። ለምን? የማንሰጋው ለምንድን ነው? ተከስቶ ስለማያውቅ በታሪክም በገዛ እጃችሁ የገነባችሁት ቤት ግን ዓመታትን ካስቆጠረ በኋላ ጣራውና ኮርኒሱን መጠራጠር ትጀምራላችሁ አይደል? በገባችሁና በወጣችሁ ቁጥር ሰቆቃ ነው። ቀና ብላችሁ ወደ ላይ ትመለከታላችሁ። ስንጥቅ ቀዳዳ ነገር ስታገኙ ሊፈርስ ነው ትላላችሁ። ወይ እንደ አጋጣሚ ከላይ ሌባ አምልጦ እየሮጠ ሲሄድ፣ ወይ ድመትና አይጥ ሲታገሉ ጓጓ የሚል ድምፅ ከሰማችሁ ቤቴን ሊያፈርሱ ነው ትላላችሁ። ሊወድቅብን ነው፣ በተኛንበት ወድቆብን ጭጭ ልንል ነው ይባላል። ግን አላህ ሰማይን ከበላያችን ይህን ያህል ሰፊ ጣራ አድርጎት ለእኛ አማን ነው። ለምን? ወሚን አያቲሂ አን ተቁመ ሰማዋት ወልአርዱ ቢአምሪ ሰማያትና ምድር በትዕዛዙ የሚቆሙ መሆናቸው ነው ይላል። ኢነላሃ ዩምሲኩ ሰማዋት ወልአርድ አን ተዙላ ይላል። አላህ ሰማያትና ምድርን ከቦታቸው እንዳይወገዱ እርሱ ነው የሚይዛቸው፣ እኔ ነኝ የምጠብቃቸው እያለ ነው በቅዱስ ቃሉ። መሬት ላይ እንዳትወድቅ ሰማይን የሚጠብቃት ፈጣሪዋ አላህ ነው። አለበዛ ወደ መሬት ከወደቀች ሕያው ፍጥረት የሚባል ነገር አይኖርም። ይሄ ጌታ ነው ሊመለክ የሚገባው ነው። ነዚር ወንድማችን፣ ሰማይ አየር አይደለም እንዴ ላልከው፣ ሰማይ አየር አይደለም። ሰማይ ራሱን የቻለ ግንባታ ነው። ቁርአን ሲናገር አአንቱም አሸዱ ኸልቀን አሚስ ሰማ ይላል። በመፍጠር በኩል እጅግ የበረታችሁትና የተለቃችሁት እናንተ ናችሁ ወይን ሰማይ ካለ በኋላ በናሃ ሰማይን ገነባት ይላል አላህ። ረፈዐ ሰምከሃ ከፍታዋንም በጣም አጓነው ይላል። ፈሰዋሃ አስተካከላትም። ስለዚህ ሰማይ ምንድነች? የተገነባች ነች። በሌላ አንቀጽ ወሰማአ በነይናሃ ቢአይዲን ነው የሚለው። ሰማይን በኃይልና በጉልበት ገነባናት እያለ ነው አላህ። በሌላም አንቀጽ ወበነይና ፈውቀኩም ሰብዐን ሽዳዳ ከእናንተ ከበላያችሁ ሰባት ብርቱዎችን ገንብተናል ይላል። ሰባት ሰማያት አሉ። ሁሉም ሰማያት የተገነቡ ናቸው፣ አየር አይደለም። ተረዳህ ወንድሜ? ባለቤቱ ነው እንግዲህ የሚናገረው ማለት ነው። ባለቤቱን አስተባብለን ገና በእውቀታቸው ያልደረሱ የሰው አስተሳሰብ ያላቸው ጥቂት ተመራማሪዎች ያሉትን ንግግር አይደለም የምንቀበለው። እራሱ የሰማይና የምድር የዩኒቨርሱ የአጽናፈ ዓለሙ ባለቤት ሰማይን ገንብቻለሁ እያለ ነው። ያልደረሱበት አካል ሰማይ የሚባል ነገር የለም ሊሉ ይችላሉ። አንድ ነገር የለም የሚባለው የለም በሚባልበት ክልል ውስጥ ያለ ነገር ሲሆን ብቻ ነው። እነሱ እስከ ዛሬ ድረስ ምርምር ባደረጉት የዩኒቨርስ ወይም የፍጥረተ ዓለሙ አካል ላይ ሰማይ ተብሎ የሚጠራ ግንባታ ካላገኙ ሰማይ የለም ሳይሆን ውጤቱ እነሱ እስከ ዛሬ በተመራመሩበት የዩኒቨርሱ አካል ውስጥ ሰማይን አላገኙም ነው። ጀማል አህመድ ተብሎ የሚጠራ ሰው አዲስ አበባ ላይ ተፈልጎ ቢጠፋ ጀማል አህመድ የሚባል ሰው የለም ሳይሆን ውጤቱ አዲስ አበባ ላይ የለም ነው መሆን ያለበት። ወጣ ስትሉ ግን አዳማ ላይ ሊኖር ይችላል፣ ቢሾፍቱ ላይ ሊገኝ ይችላል። ስለዚህ ሰማይ ላይ መድረስ ካልቻሉ እስካሁን በደረሱበት ምርምር እስከ ማርስ ወይም እስከ ጨረቃ ከሆነ እውቀታቸው በዛ ክልል ውስጥ ሰማይን ላያገኙ ይችላሉ። ያ ማለት ሰማይ የለም ማለትን አያሳይም። ዩኒቨርስ ደግሞ በራሱ ኤክስፓንድድ የሚሆን ነው። እየሰፋ የሚሄድ ከሆነ ስንት ስንተኛውን አግኝተው ነው ደግሞ ሰማይ አለ የለም የሚባለው? ሰው ባለበት ክልል ውስጥ ብቻ ነው የለም ማለት የሚችለው። ስለሌላ ክልል መናገር አይችልም። ሰማይ ባለቤቱ አላህ እኔ ገንብቻታለሁ ብሏል። ግንባታ ነች። እና ወደ መውዱዓችን እንመለስና አላህ ይመለካል። መመለክ ከሚገባውም አንደኛው በዚህ አንቀጽ መሰረት ምንድነው? ፈጣሪ አምላካችን ነው። ምድርንም ፍራሽ አደረገልን፣ ሰማይንም ጣራ አደረገ። ከዛስ ወአንዘለ ሚነ ሰማይ ማአ ከሰማይ ወይም ከበላያችሁ ደግሞ ውሃን አወረደ አለ። ዝናብን ማለት ነው። ውሃንም የሚሰጠን እሱ ነው። ፈአኸረጀ ብሂ ሚነ ሰመራት በውሃው ምክንያት የተለያዩ ፍራፍሬዎችን ከምድር አበቀለላችሁ። ሪዝቀን ለኩም ለእናንተው ሲሳይ ታስቦ ይህንን አረገላችሁ ይላል። ዝናብ ባይኖር ኖሮ እንዴት ይኮን ነበር? ሕይወት ያለው ነገር በሙሉ አይኖርም ነበር ያለ ውሃ። ማንኛውም ሕያው የሆነ ነገር በጠቅላላ ውሃ መሰረቱ ነው። ያለ ውሃ መኖር አይቻልም። እኔ ነኝ ከሰማይ ወይም ከበላይ ውሃን ያወረድኩት አለ። በሌላ አንቀጽ ላይ ወአንዘልና ሚነል ሙዕሲራቲ ማአን ሰጃጃ ይላል። ሙዕሲራት ያረገዙ ዳመናዎች፣ ካረገዙ ዳመናዎች የሚንቧቡ የሆኑ ዝናቦችን አወረድኩላችሁ እያለ ነው። መውረድ ብቻም አይደለም፣ ከዛ በኋላ መሬት እንድትሸከም ያደርጋትና መሬት ሪዝቄን አገኘው ብላ ውሃን ጠጥታ ምን ታበቅላለች? ፈአኽረጀ ቢሂ ሚነ ሰመራት ፍራፍሬዎች። ወይ ውሃው እዛው መሬት ውስጥ ገብቶ እዛው ቢቀርስ ምንም ፍራፍሬ ባይወጣ ማን ነው የሚያወጣው? ልክ በአንድ ጉድጓድ ውስጥ ተቀምጦ እንደሚቀር ውሃ መሬት የመጠጠችውን ውሃ እዛው ብቻ እንዲቀርብ ያደረገውስ? ይሄ ሁሉ ስርዓት እንደው ዝም ብሎ በዳርዊን ቲዮሪ ነው የሚሆነው ወይስ በጌታ አላህ ጥበብ ነው? ገባችሁ አይደል? ሲሳይ አወጣሁላችሁ ለእናንተው እንዲሆን። ታዲያ ይህን ሁሉ አድርጌላችሁ ሳበቃ ብቻዬን መሆኑን ካወቃችሁ ፈላ ተጅዐሉ ሊላሂ አንዳዳ ለአላህም ብጤን አታበጁለትም። ስታመልኩትም ሆነ ስትገዙት ጌታችሁን ብጤ አታበጁለት። ወአንቱም ተዓለሙን እያወቃችሁ ይህን ሁሉ የሚያደርገው እሱ ብቻውን መሆኑን እያወቃችሁ አላህ አምሳያና ቢጤ የሌለው ጌታ መሆኑን እያወቃችሁ ለአላህ ቢጤን አታድርጉ በማለት አላህ አምልኮ የሚገባው ፈጣሪ በመሆኑ ነው። አንድ ሁለተኛ ከዚሁ ኪታብ ላይ የምንወስደው ለምን ይመለካል አላህ ተብሎ ቢጠየቅ መልሳችን ምንድን ነው? ሊአነሁ ሁወ ረዛቅ ዋህደህ አምላካችን አላህ ብቻውን ሲሳይ ሰጪ በመሆኑ ፈጣሪ እንደሆነ ሁላ ሲሳይ ሰጪም እርሱ ብቻ ነው። ስለዚህም ይመለካል ነው። ቅዱስ ቁርአን በብዙ ቦታዎች ላይ ይህንን ይናገራል። ከነዚህም መካከል ሱረቱ አንከቡት ቁጥር 27ን እንመለከተዋለን። በማዕራፍ 29 ሱረቱ አንከቡት ቁጥር 27 ላይ إنما تعبدون من دون الله أوثانا ذكرت 17 قطر 17 إنما تعبدون من دون الله أن زيك الله للا يمتقزواتشو أوثانا أوتات بچاناتشو للا من ما يدلون وتخلقون إفكا دقمون بقيتاتشو لاي وشتن امتكتات تفالاتشو إن الذين تعبدون من دون الله أن زيكوك الله للا متاملكواتشو يمتقزواتشو أكالات لا يملكون لكم رزقا لن أنتكو سيساينا يتشلوهم مالك أيها شوهم سيساينا عبادة سيقنين كالله يتشي متقزواتشو متماسنواتشو أكالات لن أنت سيساين لمستت لملك سايتشلوهم فابتغوا عند الله الرزق واعبدوه سلازي سيساين كالله زند فلقو دقمم مرسون بچات غزوت واشكروا له كذام بسطاچو سيسايم امسغنوت اليه ترجعون ودرسو تملسالاچونا هالا انام الله يمملكو بچاون سيساي سچي بمهونو نو بلن مملس انچلالن بچاون ሲሳይ ሰጪ ነው። ተጨማሪ ሱረቱ ነህል ቁጥር 73 ላይ አለ። ዌልካም ባክ ሲስተር ኡሙ አይመን አሁን ይሰማሻል። ሱረቱ ነህል عرفة 16 قطر 73 لاي ويعبدون من دون الله ما لا يملك لهم رزقا من السماوات والأرض. سمعتم هناك مدر منم سيساين يما يشلو يهونو أكالات يعمل كالو يجزانو لمن شيئا عندنا نجر ولا يستطيعون دجم ما يشلون ماله እንዴት ያመልካሉ ነው? ሲሳይን ካልቻሉ ሲሳይን የማይችሉ ከሆነ እንዴት ይመልካሉ? ስለዚህም አላህ ለምን ይመልካል ከተባለ ብቻውን ሲሳይ ሰጪ ስለሆነ። ሶስተኛ ለምንድን ነው አላህ የሚመልከው? كتب على الضر والنفع ملك لله وحده تكمنا قدات كالله زند بتشاس لهون هنا دي تكمنم اللي قولانم من ميشل مانو الله بتشان تكمنا قدات كالسو زند بتشاس لهون بتشاون يملك عالب لان ملسن ستال لن سلازين دي تكمنم ولا اللي قولان يما يشل أكال انديث النامل كال لنو قرآن بسورة المائدة مأرافة النص قطر سبا سدست الآي قل بلاتشو أتعبدون من دون الله كالله للا تقز الله تشون تملك الله تشون ما لا يملك لكم لأن أنت منهم يما يشلو يهونو أكالات من ضر ولا نفع قداتنا مهنا مدك من يما يشلو يهونو أكالات تقز الله تشوين والله هو السميع العليم نغغراچون سمي ሁኔታችሁን አዋቂ የሆነው እርሱ አላህ ሆኖ ሳለ ጌታችሁ ይሄን አዋቂ ነው እንዴት ታመልካላችሁ እንዴት ትገዛላችሁ ይያለ ነው ስለዚህም መጥቀምና መጉዳት የማይችል አካል ሊመለክ አይችልም አላህ ለኛ የከፈተውን ሲሳይ ሊያቆመውና ሊዘጋው የሚችል ኃይል አለ የለም በተቃራኒው ደግሞ አላህ የዘጋውንና ያቆመውን ነገር ሊከፍትልን የሚችል አንድም ኃይል የለም። ያ ከሆነ ማንንም ሊመለክ አይገባውም። በሱረቱ ፋጢር ምዕራፍ 35 አንቀጽ 2 ላይ ማ يفتح الله للناس من رحمه አላህ ለሰዎች ከራህመቱ ከቸርነቱና ከእዝነቱ የሚከፍትላቸውን ነገር የሚለግሳቸውን ነገር فلا ممسك لها ኢላ ሊዘውና ሊያግደው የሚችል ኃይል የለም አንድም አጋጅ የለባትም ወማ ይምስክ በተቃራኒው አላህ ያገደውንና ያዘውን ነገር ደግሞ ማለት ነው ፈላ ሙርሲለ ለህ ሊለቀውና ሊልክላቸው የሚችል የለም ሚን ባዕድሂ ከጌታችን ማገድ በኋላ አላህ ካገደው በኋላ ማንንም ሊለቀ አይችልም ወሁወል አዚዙል ሐኪም አሸናፊና ጥበበኛ ጌታ ነው ስለዚህ መጥቀምም ሆነ መጉዳት ከርሱ ዘንድ ነው። ይሄ ከሆነ ሌላ አካል ሊመለክ አይገባውም። ሱረቱ መርየም ቁጥር 42 ላይ ከኢብራሂም ታሪክ መናገኛው አለ። ኢብራሂም አለይሂ ሰላም አባቱን ሲያናግር በሱረቱ መርየም 19ኛ ሱራ አንቀጽ 42 ላይ إذ قال لأبيه ለአባቱ ባለ ጊዜ አስታውስ يا ابتي لما تعبد ما لا يسمع ولا يبصر ولا يغني عنك شيئا አባቴ ሆይ ብትጠራው የማይሰማህን ምንም ብታደርግ የማይመለከት ወይ ቸግሮ ደሞ አንዳችም ነገር ካንተ ሊያብቃቃህ የማይችል የሆነን ነገር ለምን ታመልካለህ ብሎታል ሊጠቅም አይችል ሊጎዳ አይችል ለምንድን ነው የምትገዛው ብሎታል ስለዚህም አምልኮ የሚገባው አላህ ብቻ ነው ጥቅምና ጉዳት ከርሱ ዘንድ በመሆኑ ማለት ነው። አራተኛ አላህ ለምን ይመለካል ብለው ከጠየቁን አራተኛው መልሳችን አላህ የሚመለከው የሰማያትና የምድር ብቸኛ ጌታ በመሆኑ። በሰማያትና በምድር ብቻውን ረብ የሆነ አላህ ነው። ስለዚህ ሊመለክ ይገባል ብለን መልስ እንሰጣለን። ለዚህ ደግሞ ሱረቱ ዩኑስ አንቀጽ 3 እንደማስረጃ መውሰድ ይቻላል በመዕራፍ 10 አንቀጽ 3 ላይ ኢነ ረብኩሙላህ የእናንተ ጌታችሁ ማለት አላህ ነው። ይሄ አላህ ማለት አለዚ ኸለቀ ሰማዋቲ ወልአርض ፊ ሲተቲ አያም፣ ሰማያትና ምድርን በመሀከላቸው ያለውን ሁሉ በስድስት ቀናት ውስጥ የፈጠረ ነው። ሱመ እስተዋ ዐለል ዐርሽ፣ ከዛም ከዐርሹ በላይ ከፍ ያለ ጌታ ነው። ዩደብሩ ልአምር፣ ነገሮችን በጠቅላላ ያስተናብራቸዋል፣ በስርዓት ያስኬዳቸዋል። ማ ሚን ሸፊዕን፣ ከአማላጅ አንድም የለም። ኢላ ሚን ባዕድ ኢዝኒህ፣ ከፈቃዱ በኋላ ካልሆነ በስተቀር ሊያማልድ የሚችል አንድም አካል የለም። ዛሊኩም ላሁ ረቡኩም፣ ይሃችሁ ጌታችሁ አላህ ማለት እርሱ ነው። እናም እርሱ ጌታችሁ ነውና ፋዕቡዱ፣ ስለሆነም ተገዙት ይላል። አላህን በብቸኝነት ተገዙት። አፈላ ተዘከሩን፣ አትገሰጹም፣ አትመከሩም እንዴ ይላል። አላህን በብቸኝነት ልናመልከው ይገባል። ለምን? የሰማያት የምድር በመሀከላቸው ላለው ሁሉ ብቸኛ ጌታቸው እርሱ ነውና። ሱረቱ መርየም ቁጥር 65ም እንደዚሁ ያንኑ ሐሳብ ይደግፋል። ሱረቱ መርየም ምዕራፍ 19 ቁጥር 65 ላይ ረቡ ሰማዋቲ ወልአርض ወማ በይነሁማ፣ አላህ የሰማያት የምድር በመሀከላቸው ላለው ሁሉ ጌታ ነው፣ ሙረቢ ተንከባካቢ ነው። ፋዕቡዱሁ፣ ስለዚህም ፋዕቡድሁ፣ አምልከው፣ ተገዛው። ወስጠቢር ለዒባደቲሂ፣ እሱን በማምለክ ላይም ታገስ፣ ጽና። ሀል ተዕለሙ ለሁ ሰሚያ፣ ሞክሽና ቢጤን ታውቅለታለህን ለሱ? በፍጹም ሞክሽን ቢጤም የለውም፣ እሱን በመገዛትም ላይ ጽና ይላል። አላህ የሰማያት የምድር የማህከላቸው ሁሉ አስገኝ ጌታ በመሆኑ ዒባዳ ይገባዋል። አምስተኛ፣ አሁንም አላህ ለምንድን ነው የሚመለከው የሚል ጥያቄ ከቀረበልን፣ ጌታችንን አምላካችንን አላህን የምናመልከው የምንገዛው፣ አላሁ አለዚ የምሊኩ ልመውተ ወልሐያተ ዋሕደ፣ ሞትና ህይወት በእጁ ብቻ ያለ ብቸኛ ጌታ መሆኑ ነው። ሞትና ህይወት እርሱ ዘንድ ብቻ ነው ያለው። ህይወትን መስጠት የሚችል አካል የለም። ህይወትን ሊነሳ የሚችል አካል የለም። ጌታችን አላህ ሕያው አድራጊና ፈጣሪ ብቻ ሳይሆን ገዳያችንም እርሱ ነው። የእኛን ህይወት የሚወስድ እርሱ እንጂ ሌላ አይደለም። ብዙ የክርስቲያን ሴክቶች ይህንን አይቀበሉትም። ሁለተኛውን ፓርት እግዚአብሔር ፈጠረ ሕያው አደረገ ይላሉ እንጂ ገደለ አይሉ። ሰይጣናዊ ድርጊት ይመስላቸዋል። መግደል የሰይጣን ነው ይላሉ። እንዴት አምላክ ገደለው እንላለን? ከገደለውማ ተጠያቂ መሆን አለበት ይላሉ። ደግሞ አላህ በራሱ ንብረት ይጠየቃል ማለት ነው እንዴ? በተለይ ጀሆቫ ዊትነሶች፣ ጀሆቫ ዊትነሶች የሰው ልጅን ማን ነው የሚገለው ሲባሉ፣ አንደኛ ቀዳወል ቀድርን አያምኑም፣ አጀል አለ ብለው። በዚህ ዱንያ ላይ ማንኛውም ሰው የሚሞተው በተወሰነለትና በተጻፈለት ቀን ነው የሚለውን ኮምፕሊትሊ አይቀበሉም። አንድ ሁለተኛስ፣ አምላክ ገደለው ብለን አናምንም ነው የሚሉት። ምንድነው ሲባሉ፣ ግማሾቹ ኃጢያቱ ገደለው ይላሉ። የትኛው ኃጢያት ስንላቸው፣ ከአዳም የወረሰው ኃጢያቱ ነው የገደለው ይሉናል። እስካሁን ለምን አቆየው ታዲያ? ጠብቆ ጠብቆ አንዱን በአርባ ዓመት ሌላኛውን በስልሳ አንዱን በሰላሳ ሌላኛውን በሰማንያ የሚገለው የኃጢያት ደረጃው ይለያያል ማለት ነው። የወረሰው ኃጢያት ከሆነ ገዳዩ፣ ወይስ ሰዎች ኃጢያቱን የመቋቋም ችሎታቸውን? አንዳንዶቹ ደግሞ ሰይጣን ነው ገዳዩ ይላሉ። እንዴት ተደርጎ ነው የሚተረጎመው? ከአላህ ውጭ መግደል የሚችል የለም። በህይወት ላይ ስልጣን ያለው አላህ እንደሆነ ሁላ በሞት ላይም ስልጣን ያለው አላህ ብቻ ነው። ከአላህ ውጭ የሚገድል የለም ነው የምንለው። ሰው ሰበብ ሊሆን ይችላል፣ ወሳኝ ግን መሆን አይችልም። ሰዎች ነፍሰ ገዳይ ተብለው ሊከሰሱ ይችላሉ፣ ፍርድ ቤት ሊቆሙ ይችላሉ። በሸሪዓ ህጋችንም እንደዚሁ የገደለ ሰው የተገዳይ ቤተሰቦች አውፍ ካላሉት ወይም ደግሞ በንብረት ካሳ ክፍያ ካልታረቁት ነፍስ በማጥፋቱ ወይም በመግደሉ ይገደል ይባላል። ሐቂቃው ማዕና ምንድነው? ሁወ ለዚ ሰበብ፣ ሰበብ ነው ነው። ሐቂቃ ሩህን የሚያወጣው ግን አላህ ነው። ከአላህ ውጪ ማንም ህይወትን ሊያወጣ የሚችል የለም። ስለዚህ ሞትና ህይወት ያለው አላህ ዘንድ ብቻ ነው መመለክ የሚገባውም እርሱ ነው ብለን ነው እኛ የምናምነው ሌላ በእኛ ህይወት ላይ ስልጣን ያለው የለም ሱረቱ ዩኑስ ቁጥር 104 ማስረጃ መሆን ይችላል በሱረቱ ዩኑስ ምዕራፍ 10 ቁጥር 104 ላይ ቁል በላቸው ያ አይሁን ናስ እናንተ ሰዎች ሆይ إن كنتم في شك من ديني كهيمانوتي بمترات رستك هنا فلا أعبد الذين تعبدون من دون الله النزيان كالله لله متامل كواتشون كالله لله يمتك قزواتشون أكالات على القزام بلاتشون نقرقن ولكن بمتكو نقرقن أعبد الله الذي يتوفاكم እናንተን የሚገድላችሁ የሆነውን ጌታ አላህን እገዛዋለሁ እርሱን እገዛለሁ በል ወኡሚርቱ አን አኩነ ሚነ المؤمنين ከመእመናን እንደሆነም ታዝዣለሁ በላቸው አለ እና እዚህ ላይ الذي يتوفاكم ያ የሚገድላችሁን እገዛለሁ ሲል ህይወትና ሞት ያለው በማን እጅ ነው بقيت الله اجنا وسورة البقرة قطر هيا سمنتم ايهن نواصاب بقلس الناقرة بسورة البقرة ما عرافلت قطر هيا سمنت لاي كيف تكفرون بالله بأ الله اندي تكدى الله چويلة وكنتم امواتا جماريا چو متاني نبرا چو ستونو الى يسولي جمسارتو هياو النتسايهون موتنو ከመፈጠራችሁ በፊት ሙታን የነበራችሁ ስትሆኑ እንዴት ትክዳላችሁ? ثم احياكم ከዛም ነፍስን በመዝራት ሕያው አደረጋችሁ ይሄው ወደ ምድር ዓለም አመጣችሁ ثم يميتكم ከዛም ተመልሶ ይገድላችኋል ያለው አጀላችሁ በደረሰ ጊዜ እርሱ አላህ ነው የሚገድላችሁ ثم يحييكم ከዛ ለትንሳኤው ዓለም ሕያው አድርጎ ይቀሰቅሳችኋል የሰው ልጅ ስንት ህይወትና ስንት ሞት አለው ማለት ነው? ሁለት ህይወትና ሁለት ሞት አለው። ለዚህ ነው ረባና አመተነ ثنتين واحييتنا ثنتين ምንለው ጌታ አላህ ሆይ ሁለት ጊዜ ገደልከን ሁለት ጊዜ ሕያው አደረከን እንላለን። ከመፈጠራችን በፊት የነበረው ራሱ ሞት ነው። አጀላችን ደርሶ ደግሞ በመድር ላይ ስንሞት መቃብር ስንገባ ሌላ ሁለተኛ ሞት ነው። ከናት ማህፀን ተረግዘን سنፈጠርና سنወለድ አንድ ህይወት ነው ለተንሳኤው ለቂያማ ቀን ከመቃብር سنቀሰቀስ ሌላ ህይወት ነው ሁለት ሞት ሁለት ህይወት ማለት ነው ስለዚህም እንዴት ትክዳላችሁ አላህ እንዲህ ያደረጋችሁ ይላል ሞትና ህይወት በሱ ዘንድ ከሆነ ብቻውን ሊመለክ ይገባዋል ስድስተኛ ለምንድን ነው አላህ የሚመለከው አሁንም الله لمن يملك قال كتبالا الله هو المتفرد في الملك لكل ما في الوجود بذي يونيفرسالاي بتچنيا نغوسنا استناباري بمهونو عالمم لا ينغسو ورسونو كنغوسو فقاد وچي يميكناون نغر يلل بتچاون نغوسنا استناباري نو ከጌታችን ውጪ የነገሰ የለም በአለሙ ላይ ለዚህም ነው አላህ ሊመለክ የሚገባው ብለን እናምናለን እናስተምራለን ነው ለዚህም ማረጋገጫው ብዙ ቁርአናዊ ነጥቦች አሉ ከነዚህም መካከል ሱረቱ ፋጢር ከቁጥር 13 እስከ 14 ያለውን ማየት ይቻላል በሱረቱ ፋጢር ማዕራፍ 35 ከቁጥር 13 እስከ 14 ዩሊጁ ለይለ ፊ ነሃር ለሊቱን በቀን ውስጥ ይከተዋል አለ ተጠቅልሎ ይገባል ወዩሊጁ ነሃር ፊ ለይል ቀኑንም በሌሊት ውስጥ ተጠቅልሎ ይከተዋል ወሰኸረ ሸምሰ ወልቀመር ፀሐይንና ጨረቃንም ለእናንተ ነው ያገራላችሁ ኩሉ የጀሪ ሊአጀሊ ሙሰማ እያንዳንዱ ነገር ለተወሰነለት ጊዜ ያክል ይወጣል ይጓዛል ذلكم الله ربكم ይሃችሁ ጌታችሁ አላህ ነው له الملك ንግስናም ለርሱ ብቻ ነው አለ والذين تدعون من دونه እነዚያ ከእርሱ እጅ የምትጠሯቸው የምትገዟቸው አካላት ማ የምሊኩን እረ ምንም የላቸውም ሚን ቂጥሚር የቴምር ፍሬን ልፋፊውን እንኳ ቢሆን በቴምር ፍሬ ውስጥ ያለችዋ ሽፋኗ ልፋፊዋን እንኳ ቢሆን ምንም ንግስና የላቸውም። ኢን ተድዑሁም ደግሞም ብትጠሯቸው ላ የስመዑ ዱዓአኩም ጥሪያችሁን አይሰሙም መስማት አይችሉም። ወለው ሰሚዑ እንደው ሰሙ ብለን እንፍረድና ቢሰሙ እንኳን መስተጃቡ ለኩም በፍጹም ሸይሏችሁም አለ ያለ በቃ ብሎ ወየውመል ቂያመቲ የክፍሩነ ቢሽርኪኩም በሽርካችሁ በጌታችሁ ላይ በማጋራታችሁ ፍጡሩን ተጣርታችኋልና በማጋራታችሁ ይክዱባችኋል እንደውም አናውቅም ነው የሚሉት። ወላ ዩነቢኡከ ሚስሉ ኸቢር አለ ኸቢር እንደሆነው ውስጥን አዋቂና ገላጭ እንደሆነው አላህ ላንተ እንዲያብራርቶ ማን ይነግርሃል አለ። እውነትስ ማን ይነግራል ከጌታ አላህ የተሻለ ማን አለና። እንደዚህ ናቸው ከአላህ ውጭ የምትገዟቸው በዩኒቨርሱ ላይ ስልጣን ሊኖራቸው ይቅርና በቴምር ፍሬ ውስጥ ያለውን እንኳን ሽፋን ኃይል የላቸውም። ስለዚህም አላህ ብቻውን ንጉስ ነው። ሱረቱ ኢስራ 111 ምን መልከት ትችላላችሁ። የመጨረሻው መዝጊያ 17ኛ ሱራ አንቀጽ 111 ላይ ምን ይላል? وقل الحمد لله مسغنا على الله يغباو بل الذي لم يتخذ ولدا يا الله مالت لجني الياز ولم يكن له شريك في الملك بنغسناو منم تغاري يليلو يا الله من يلوم بنغسناو تغاري يلوم سوره الفرقان قطر 2 من ذي هو يناغرا قطر 2 لاي بسوره الفرقان الذي له ملك السماوات والارض ارسل الله مالت السماواتنا يمدر نقسنا لرسو بتشان ولم يتخذ ولدا لجنم يا ليا زيتانا الى ما عرف قال تنغرا تاوكم اندي اسكزاري درس على فسكم يتال حفظ سوره الفرقان 25ኛ سوره انقص 2 مالت نو جيتا الله بنغزناو ተጋሪ የለውም እንዴ ሰነፍ መሆን አያወጣም። ስለዚህ አምላካችን አላህ ብቻውን ንጉስ የሆነ ጌታ ነው።